እናንተ ብትሉ ምን ያላምናችሁ? ምክንያቱም እናንተ በጥፋት ላይ ጥፋት ካልሆነ በስተቀር ሌላ እንደማትጨምሩልኝ አቃለሁኝ። አላህን አማና አልወጣም ብዬ የከዳሁኝ አመጸኛ እናንተ እናዲናለን ብላችሁ ብትሞክሩም እንኳን አብራችሁ ለመጥፋት ካልሆነ በስተቀር በኔ ላይ ምንም አይነት ጥቅም እንደማትውሉልኝ አውቃለሁና እስቲ ለዚህ ጥያቄ መልስ ስጡኝ በማለት አፋጠጧቸው ይላል። ወያ ቀውም አሁንም ወገኖቼ አሉ هذه ناقه الله لكم ايه እስንግዲያ ያላህ መልእክተኛ ከሆንክ ልዩ የሆነ ምልክት ማረጋገጫ አምጣልን ብለዋቸው ነበር። የውላችሁ በጥያቄያችሁ መሰረት ይህች ያላህ ግመልናት አሉ። እና ምንድነው ሊመጣላችሁ እንፈልጉ ሲሏቸው እነሱ የሚያቁት በቅርብ ግመል ነበርና አፋቸው እንደገባ አንዲት በጣም ረጅምና ጉዙፍ የሆነች ግመል ከዚህ ከዛራ ውስጥ ትውጣለች ብለዋቸው ነበር። እንዴ አፋቸው እንደዚህ እንዳላችሁ ለቆዳውኑ በቅጥፈታው ፍጥነት ጌታቸውን ጠይቀውሳቸው ግመሏ በአደባባይ እያዩት ዛራው ተሰንጥቆ ወጣች ማለት ነው። ይኸው ያአላህ ግመል የጠየቃችኋት እነሆ ወጣችላችሁ ይችላል። ለኩም አያ ለእናንተ እኔ አላህ የላከኝና የመረጠኝ ለመሆኑ ተጨባጭ የሆነ ማረጋገጫ ተአምር ወይም ምልክት ሆና መጣች አሏቸው። ፈዘሩሃ ተኩል ፊ አርዲላህ እና ይህችን ግመል ከዛሬ ጀምራችሁ እንግዲህ በዚህ በጌታ መሬት ከይወዲህ ከይወዳ ብላችሁ ሳታግዷት እንደፈለገችና እንዳፈተታት እየተንቀሳቀሰች ትብላ፣ ይሄ የኔ እርሻ ነው ይሄ ክልክል ነው እያላችሁ እንደ ሌላው እንስሳ እንዳትከለክሏትና እንዳትነኳት። ወላ ተመስሷ ቢሱኢን እሷን በመጥፎ ወይም በጥላቻ አይነት እንዳትነኳት፣ የፈለገችውን ጌታዋ ያበቀለላትን ግጦሽ ትጋጥ ማለት ነው። ምክንያቱም የአላህ ግመል ናት። ይሄ በመሬት ላይ የበቀለ ነገር ሁሉ ደግሞ የእሱ ንብረት ነው። የባለቤቷን ሳር የኔ እርሻ ነው የኔ ክልክል ነው ብላችሁ ብትከለክሉና ብትገድቧት አሳር ያጋጥማችኋል። ፈየኹዘኩም ዐዛቡን ቀሪብ ይህችን ግመል እንደ ማንኛውም እንስሳ ቆጥራችሁ የኔን ሳር ወይም የኔን እህል ብላችሁ ብትከለክሏትና በመጥፎ ብትነኳት በጣም ቅርብ የሆነ ቅጣት እንደሚጫበጣችሁ አትጠራጠሩ በማለት አስጠነቀቋቸው ማለት ነው። እና ግመሏ ወዳውኑ ወጣ ስራዋን ጀመረች። በጣም ረጅም ጉዙፍ ናት። እንደገና ደግሞ ወዳው ጥጃም ወለደች ይባላል። የከተማው ውሃ በወረፋ ነበረ የሚቀዳው። እሷ ጉዙፍ ስለሆነች ያንን ውሃ ደግሞ ማሻማት ጀመረች። ችግር ፈጠረችባቸው በኢኮኖሚያቸው ላይ ማለት ነው። እና ለተወሰነ ጊዜ ተደናግጠውና ፈርተው ተቆዩ። በኋላ ግን ከለታት አንድ ቀን ተደፋፈሩና ተደናፉና ይችን ግመል መግደል አለብን ይሉና መከራ ውስጥ ሊገቡ ነው። ታቀሩ ውሃ ከለታት አንድ ቀን ይችን ግመል ከኋላ ቋንጃዋን ቆረጧት። በሰይ ፈቃል ተመተው ፊ ዲያሪኩም ሰላተት አያም እሷን እንደገደሏት ሲያውቁ ነብዩ በሉ እንግዲህ ከእሷ አልፈት በኋላ እናንተ ረጅም እድሜ የላችሁምና ግፋብል እድሜያችሁ ሶስት ቀን ስለማያልፍ በዚህ በስጋችሁ ለሶስት ቀን ተደሰቱ አሏቸው ማለት ነው። እና ምን ነው ፈአኹዘኩም ዐዛቡ የውሚን ቀሪብ ብለህን አልነበረም እንዴ? ቅርብ የሆነ ቀን ቅጣት ይሰፍርባችኋል ብለህ አሁን ደግሞ እንደገና ሶስት ቀን ትለናለህ እንዴ? የውሸታም ቀጠሮ ይኸው ነው፣ በቀረቡት ቁጥር ይሸሻል እያሉ ያሾፉባቸው ነበር ይባላል። ይህ ጊዜ ዛሊከ ወዕዱን ገይሩ መክዙብ ግደለም ሶስት ቀን ሲያልፍ የዛ ጊዜ ውሸታምነቴን እኔ ይዘዋለሁኝ፣ ይህ ግን የማይዋሽና የማይሸጋሸግ የሆነ ቀነ ቀጠሮ ነው፣ ከሶስት ቀን በኋላ እንደማታልፉ እርግጠኛ ነኝ በማለት አረጋገጡላቸው ማለት ነው። فَلَمَّا جَاءَ أَمْرُنَا نَجَّيْنَا صَالِحًا وَالَّذِينَ آمَنُوا مَعَهُ بِرَحْمَةٍ مِنَّا وَمِنْ خِزْيِ يَوْمِئِذٍ إِنَّ رَبَّكَ هُوَ الْقَوِيُّ الْعَزِيزُ وَأَخَذَ الَّذِينَ ظَلَمُوا الصَّيْحَةُ فَأَصْبَحُوا فِي دِيَارِهِمْ جَاثِمِينَ كَأَن لَّمْ يَغْنَوْا فِيهَا أَلَا إِنَّ ثَمُودَ كَفَرُوا رَبَّهُمْ عَلَى بُعْدٍ لِّثَمُودَ فلما جاء امرنا ان الذي اسوچ يمتطفبت الى تقطرو بميمطابت كزي نجينا صالحن والذين امنوا معه نبي الله صالحن الناس تاچو غارا ابرو يامنو كن تكتاوچ عدناچو برحمتي منا كنيا بهونه رراي غري الدنيا بلا ايليم اندميبالو سايون نبيونا تكتاوچاچو كميمطاو ادغا اندي دينونا اندي وطو تدرج بقدميا معناتنو ومن خزي يومئذ بذلت كم يغطم وردت مجمرا ወዳጆችን ሰወርኳቸውና አራቋቸው ان ربك هو القوي العزيز يعني تجتا كبرتوች ሁሉ የበረታ ካሸናፊዎች ሁሉ የበለጠ ኃያል ነውና እነዚህን ጥጋበኞች ቅጣት ለመስጠት በማስብበት ጊዜ አስቀድሜ ወዳጆችን ታካባቢው አወጣሁኝና አራቁኝና واخذ الذين ظلموا الصيحة እነዚህ ነብዩና ተከታዮች ከራቁ በኋላ እነዛ የበደሉትና ያጠፉ የሆኑትን ወንጀለኞች

الله دقمو على كل شيء قدير مهولون اياوك ينن بيادرق منونو يمياسكرمو رحمة الله وبركاته عليكم على البيت يا الله رأينا رديتو وطرونم بنانتا بنبي بتسوش لاي يلقتنو انانتا تزيب اللتا بزونا قرار قولا شيلم اللي الله نبوان رسالان قلان فتوات جوان نجمة ما نمتراسو كافرم يميولدون اجرنو تلك الدير الناس اجاب زور بيت يسطاتو يونو انجيتاتوون ዛሬ እንደገና ልጅ ሰጣችኋለሁ ቢላችሁ ምኑ ነው የሚያስከርመው? እነሆ ሐሚዱ መጂድ ይጌታ ደግሞ ምስጉንና ታላቅ ኃያል የሆነ ጌታ ምንም እሱ የፈለገው ነገር የማያቅተውና የማያዳግተው መሆኑ እየታወቀ እሱ የወሰነው ነገር እንደግራ ምታውት ምን ሆናችሁ ነው እናንተ የነብይ በተሰቦች በማለት ክርክሩን አጧጧፉት ማለት ነው። የግዚአብሔር የማይሆን መስበይ ነው እንጂ ያረገውማ እንግዳ አለሁኝ አሉና አሳቸውም ተስማሙ ማለት ነው። فلما ذهب عن ابراهيم الروع በዚህ በቃለ ምልልሱ ሂደት እንግዲህ ابراهيم ታዛቢ ሆኖ ቆይቶ ነበር። ከትዮዋና መላእክቶቹ ነበሩ ሲወራከቡ የቆዩ። በዚህ መካከል አሳቸው ያፍርሃታቸው ተወገደላቸውና እንደገና ተስፋቸው ለመለመ። የዛ ጊዜ እኑት ሰዎች ዘንዳ ተልከናል የምትባለው ነገር ከንክናቸው ቆይታ ስለነበረ እርሳቸው ደግሞ ስለዛ ሌላ ጥያቄ ሊያነሱ ነው ማለት ነው። እና ቀደም ሲል የተሰማቸው ድንጋጤና ፍርሃት ሲገለልላቸውና እንደገና ራሳቸውን ሲያስተካክሉ ጊዜ ኢብራሂም ወጃአቱል ቡሽራ ልጅ ተወልዳላችሁ የሚባለው ደስታ ደግሞ ሲደርሳቸውና ተስፋቸው ሲለመልም ጊዜ የራሳቸውን አስተማማኝ ሁኔታ ሲያውቁ ይጃዲሉና ፊቀውሚሉት እንደገና በነብዩ ላሉት ሰዎች ላይ ሊወሰድ የታሰበውን እርምጃ እንዴት ሊወሰድ ይችላል በማለት መከራከሩን ጀመረ። መጀመሪያ በራሱ ላይ ጉዳት ይመጣብኛል ብሎ ሰግቶ የነበረው ሰውዬ እሱ ምንም ችግር እንደማያጋጥመው ሲያረጋግጥ እንዳውም ብትራት እንዳገኘ ሲያውቅ በሉጥስ ላይ እንዴት አይነት አደጋ ነው የምታደርሱት ብሎ እንደገና ሌላ ክርክር ከፈተ ይላል። እነ ኢብራሂም ለሐሊሙን አዋሁሙኒ ኢብራሂም ስለ ነብዩ ላሉት ሰዎች ክርክር ለምንድነው የከፈቱት ቢባል ያአላህን ውሳኔ ለመጣረር አስበው ሳይሆን በተፈጥሯቸው ታጋሽ ነበሩ። ኢብራሂም አንድ የሚያናድር ነገር ቢያጋጥማቸው ውሎ አድሮ ያ ነገር ይስተካከላል ተከተኛ የሚያስተቱን ያርማል አስቀድሞ እርምጃ መወሰድ የለበትም ባይ ነበሩ ማለት ነው አርቆ አስተዋይ ከመሆናቸው የተነሳ። ስለዚህ እነዚህን ሰዎች አሁን ሊያጠፋቸው ነው ዝም ብሎ ቢያቆያቸው ምን አልባ ያምኑ ነበር በማለት ወዳቸው አልችል ብሎ ነው ማለት ነው። አዋሁን ማለት ደግሞ ወደ ባሻ ነበሩ ማለት ነው። ጭካኔ አይሰማቸው ምረራ የነበር የሚያጠቃቸው ሙኒብ ሁልጊዜም ደግሞ ወደ ጌታቸው መላሳ ነበሩና ጌታ ይሄን ነገር እንዴት ጨከነና ወሰነባቸው ትንሽ ቢሆኑ ቢያድሩ እነዚህ ሰዎች ተስፋ ያገኙ እንደነበረ ማን ያውቃል ብለው እነሱ እነሱን ልታጠፉ ነው የመጣችሁት በማለት በዛ ከተማኮ ብዙ አማኞች ማለት አሉ ማለትን ሰምቻለሁ አራማኞችንም ጭምር ደግሞ እንዳትጨፈልቋቸው ማለት ጀመሩ ይባላል። ምን ያህል ይሆናሉ አሉት ይባላል። ወደ 50 ሳይሆን አይቀርም አሉ ይባላል በግምት። አይ አይደለም አራ 40 ይሆናሉ ቢያንስ አሉ። አይ አይሆኑም አሉ ክርክር እነሱ ጋር ደግሞ ማለት ነው። 30 ይሆናሉ ሲሉ በመጨረሻ እንደው ሉጥ ያለመቸም አሉ ያረጋገጡት እሱን ስለሆነ ማለት ነው። ከዛ በኋላ نحن اعلم بمن فيها አሉ መላእክቱ። አንተ የግምት አባባል ነው ምለ በርህራዬ ነው የምትናገረው እኛ ግን በዛች ከተማ ያለችው ሁኔታ በሚገባ እናቃለን ጥሩ መመሪያ ይዘን ነው የመጣ ነውና ዝም በል ግድ የለም ሉጥንና ተከታዮች በተሰቦቹን እናወጣቸዋለን ሌሎችን ግን አንለቃቸውም አሉ ማለት ነው። ያ ኢብራሂም አሪዳን ሃዳ ኢብራሂም ስለማያገባ ጉዳይ ስለቀው ሙሉጥ ክርክር አንተ ተመወዛገብ ግን ብታቆም ይሻላል አሏቸው። እነሆ ቀርጃ አምሩ ረብከ ጉዳው እንደዚህ በክርክርና በቃለ ምልልስ የሚገደብ አይደለም የጌታ ውሳኔ ቃል ገፍቶ መጥቷል እነሱን አልተዋቸውምና አዳቸው አደባያቸው ብሎናል። ወኢነሁም አቲህም አዛቡን ገይሩ መርዱ እነዚህ የሉት ሰዎች አንድ ጊዜ ካዘነበለና ካንጃበበ መገቻና መመለሻ የሌለው ቅጣት መጥቶባቸዋልና ባንተ ክርክር የሚገደብ ነገር አይደለምና ክርክርህን ብታቆም ይሻላል አሏቸው ማለት ነው። እና ይሄን ነገሯቸው ወዳውኑ ተነስተው ወደዛው ወደ ሉጥ ከተማ ሊያመሩ ነው ማለት ነው። ولما جاءت رسلنا لوطا سيئ بهم وضاق بهم ذرعا وقال هذا يوم عصيب وجاءه قومه يهرعون اليه من قبل كانوا يعملون السيئات قال يا قوم هؤلاء بناتي هن اطهر لكم فاتقوا الله ولا تخزوني في ضيفي اليس منكم رجل رشيد